አብን አው ኡምን አብ ኡም ከተባለ ይሄ ኩንያ ነው የሚባለው። ኩንያን ኡሙ ፉላን ከተባለ ለቀብ የሚባለው ደግሞ ከስሙ በስተጀርባ ማጃአ ሊመድሂን አው ዘምን አንድን ሰው ለማሞገስ ወይንም ደግሞ ለመውቀስ የሚመጣ ነገር ደግሞ ለቀብ ይባላል። ወላኩል ሐሪ የዛሬው ባለ ታሪክ አቡ አዩብ አላንሳሪይ ናቸው። መርሐባ። አቡ አዩብ አላንሳሪ ይድፈኑ تحت اسوار القسطنطينيه هذا هو الصحابي الجليل ابو ايوب الانصاري ابو ايوب الانصاري هجران يمياقسو ابو ايوب الانصاريين ماوق يجدنو هجران يمياقسو ابو ايوب الانصارين ماوق يجدنو ابو ايوب الانصار هذا الصحابي الجليل يدعى خالد بن زيد ابن كليب يبالا ابو ايوب الانصاري مولو سماچو ማን ይባላል? አቡ አዩብ አልአንሳሪ። ና አቡ አዩብ አልአንሳሪ ስማቸው ማን ይባላል? ኻሊድ ኢብኑ ዘይድ ኢብኑ ኩለይብ ሚን በኒ ነጃር ከበኑ ነጃር የሆኑ ናቸው። ኻሊድ ኢብኑ ዘይድ ኢብኑ ኩለይብ ይባላሉ። ኩንያቸው ደግሞ አቡ አዩብ። ወአማ ንስበቱሁ ፈኢለ አልአንሳር ንስባቸው ደግሞ ሙሃጅር ነበሩ አንሳር አንሳር ነበሩ የመዲና ነዋሪ ነበሩ። አቡ አዩብ አንሳሪ አቡ አዩብ አንሳሪ የነብዩ ሰለላሁ ዐለይሂ ወሰለም አስተናጋጅ ናቸው። አቡ አዩብ አንሳሪ ነብዩ ሰለላሁ ዐለይሂ ወሰለም በዘመን ሁሉ ወደኋላ ያልቀሩ የሆኑ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ናቸው። مرحبا ومن منا معشر المسلمين لا يعرف ابا ايوب الانصاري يلالو صحفيو كنيا ماكل ابو ايوب الانصاري يماوق مانو فقد رفع الله في الخافقين ذكره الله سبحانه وتعالى ابو ايوب الانصاري بتملكته بمئرا بمسراق مالنو في الخافقين الله يساچون توستا كف ادرغوال وعلى في الانام قدره ከሰዎች መሐከል አላህ Subhanahu Wa Ta'ala ቀድራቸውን ከፍ አድርጓቸዋል። አቡ አዩብ አንሳሪ حين اختار بيته من دون بيوت المسلمين جميعا لينزيمو صلى الله عليه وسلم ነብዩ صلى الله عليه وسلم ወደ መዲና በተሰደዱ ጊዜ ሌሎች ቤቶችን ትተው አቡ አዩብ አንሳሪ ቤት ማረፋቸው ብቻ ነብዩ صلى الله عليه وسلم ደክሟቸው ያንን በረሃ ቋርጠው መጥተው ያረፉት አቡ አዩብ አንሳሪ ቤት ነው ማለት ብቻ ከክብር በኩል አይበቃቸውም። ምን ለማ حل في المدينه مهاجرا وحسبه بذلك فخرا ነብዩ صلى الله عليه وسلم ያረፉት እኮ እኔ ቤት ነው ማለቱ ብቻ ማለቱ ብቻ የሱን የአቡ አዩብ አንሳሪን ስም ከፍ ለማድረግ እሱም ከሰዎች ለመሽቀዳደም ይሄ ብቻ ይበቃዋል። ወሊ ሰላዋቱ ላሂ አለይሂ ፊ ቤት አቡ አዩብ አንሳሪ قصة ነብዩ ሰለላሁ ዐለይሂ ወሰለም አቡ አዩብ አንሳሪ ቤት ሲያርፉ ከሂጅራ በኋላ የሆነ ቅሳ አለ። ይህሉ ተርዳዱሃ ወይለዙ ተክራሩሃ መልሰን መላልሰን ብናያት እንኳ ትጣፍጣለች ይላሉ። ذلك ان النبي صلى الله عليه وسلم حين بلغ المدينه نبي صلى الله عليه وسلم مدينه سيدرسو تلقته افئده اهلها نبي صلى الله عليه وسلم ود مدينه سيدرسو يا مدينه نواريوچ لب نو لبوچ ناتشو نبي صلى الله عليه وسلم يتقبلوت نا باكرم ما يتلقى به وافد مانم انغدا ማንም እንግዳ ሊሰናገድበት ከሚችለው የላቀና የበለጠ በሆነ መልኩ ነው የመዲናን የተቀበሏቸው። وتطلعت اليه عيونهم تبصه شوق الحبيب الى حبيبه وتطلعت اليه عيونهم የመዲና ሰዎች አይኖች ወደ ነብዩ ሰለላሁ ዐለይሂ ወሰለም ተንጠራሩ። تبصه شوق الحبيب الى حبيبه عند وداج ليلى وداجون بمياይበት ጊዜ عند سو ميودون اكل بمياይበት ጊዜ እንደማይሰለቸው ሁሉ የመዲና ነዋሪዎች ነብዩን ሰለላሁ ዐለይሂ ወሰለም በናፍቆት አይን ይጠባበቋቸው ጀመረ። وفتح له قلوبهم ልቦቻቸውን ለነብዩ ሰለላሁ ዐለይሂ ወሰለም ከፈቱ ليحل منها في ልባቸው መሐከል ላይ ቁጭ ሊሉ ነብዩ ሰለላሁ ዐለይሂ ወሰለም ልቦቻቸውን ከፈቱ የመዲና ሰዎች። واشرعوا له ابواب بيوتهم لينزل فيها اعز منزل የቤቶቻቸውን ደጃፎች ከፋፈቱላቸው ለነብዩ ሰለላሁ ዐለይሂ ወሰለም መርጠው አንዱ ቤት እንዲገቡ። لكن الرسول صلوات الله عليه قضى في قباء ግን ነብዩ ሰለላሁ ዐለይሂ ወሰለም መዲና ከመድረሳቸው በፊት ቁባ የምትባል ቦታ ላይ እዛ የተወሰኑ ቀናትን አሳልፉ ነብዩ ሰለላሁ ዐለይሂ ወሰለም من ضواحي المدينه اياما اربعه አራት ቀናትን ነብዩ ሰለላሁ ዐለይሂ ወሰለም ቆዩ። ከዛ በኋላስ ነብዩ ሰለላሁ ዐለይሂ ወሰለም በቁባ ባሳለፉት አራት ቀናት የቁባን መስጂድ ሰርተዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ መስጂድ ነው الله سبحانه وتعالى بسورة التوبة لمسجد أسس من أول بيت كما جمروا كن جمرو يتسرعوا يا مسجد أحق أن تقوم فيه واستقمه للسجد تقبيه هنا أسنو فيه رجال يحبون أن يتطخروا الزاوست من جلاتوا لسأدوا የሚፈልጉ ወንዶች አሉበት ይላል አላህ Subhanahu Wa Ta'ala። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም በቁባ አራት ቀናትን ካሳለፉ በኋላ ثم خرج منها راكبا ناقته ነብዩ ሰለላሁ ዐለይሂ ወሰለም ناقته ግመላቸውን ተሳፍረው ግመላቸው ላይ ወጥተው ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ወደ መስጂድ ነበዊ መገኛ ቦታ አመሩ ነብዩ ሰለላሁ ዐለይሂ ወሰለም። መርሐባ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ ከዛንም ሲያርፉ ይጀምራል ከአባ አዩብ አንሳሪ ጋር ያለው ታሪካቸው። ከዛን ፈወቀፋ ሳዳቱ የስሪበ ፊ ጠሪቂሃ ሰለላሁ ዐለይሂ ወሰለም መዲና እንደደረሱ ነሱ በኔ ቤት ይረፉ ያላህ መልእክተኛ እያሉ እየጠየቁ ግመሏ በደጃፋቸው እንድትበርክ ፍላጎታቸው ነበርና ነብዩ ሰለላሁ ዐለይሂ ወሰለም ግን ደኡሃ ተዋት فإنها مأمورة የታዘዘች ነች እሷ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ምን ተከሰተ? ከዚህ በኋላ وكانوا يعترضون الناقة ሰይደን እስራ ሰይዲን አንዱ የመዲና ሰው ከመዲና ሰዎችም አሽራፎቹ ተላልቆቹ እየወጡ ያአላህ መልእክተኛ ሆይ እኔ ዘንድ ይረፉ ያአላህ መልእክተኛ ሆይ አቂም عندنا يا رسول الله في العدد والعدد والمنعه እኛ ዘንድ ነው ያአላህ መልእክተኛ ቁጥራችን ብዙ ነው ይሄ ቤተሰቡ ቁጥሩ ብዙ ነው والعدد ደግሞ ለርሱም ያስፈልግ ነገር ሁሉ ተዘጋጅቷል ወልመናአቲ ለርሱም ጥበቃ እናደርጋለን ማንንም ጠላት ዘልቆ ወደርሱ ሊደርስ አይችልም አቂም እንደና ያ ረሱላህ ያአላህ መልእክተኛ ሆይ እኛ ሰቀመጡ እያሉ ይጠይቋቸው ጀመረ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ደኡሃ فإنها مأمورة ተዋት እሷ የታዘዘች ነች ይላሉ። وتظل الناقة تمضي الى غايتها تتبعها العيون انيا نبي صلى الله عليه وسلم ليقبلوا يوطوا سوت عين يشنيچات ياتي جمل تهيت جمره وتحف بها القلوب لبوچ بمولو ميحسبو سلاسوا نو ما زند يكون نبي صلى الله عليه وسلم ميعرفوت فاذا جازت منزلا ሐዚና አህሉሁ አንድን መንደር አልፋ ስትሄድ የዛ መንደር ሰዎች ያዝናሉ አሳበሁሙል ያስ ተስፋ መቆረጥ ይደርስባቸዋል በይነማ ዩሽሪቁል አመሉ ፊንፉሲ መየሊሂም ከነሱ ቀጥሎ ከነሱ በቀጥሎ ላለው የቤት ባለቤት ደግሞ አይ እንግዲያውስ እኔ ጋ ነው እንግዲያውስ እኔ ጋ ነው እያለ ተስፋው ተለመልማለች ሱብሃንአላህ እና ሀከዘ ሰሃባ አንሳሮቹ በዚህ መልኩ ነው ነብዩን ሰለላሁ ዐለይሂ ወሰለም የተቀበሉት ከዚህ በኋላ ነብዩ ሰለላሁ ዐለይሂ ወሰለም مرحبا ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በኋላ دعوها فانها ماموره بلو وما زالت الناقه على حالها هذه ورسول الله صلى الله عليه وسلم راكبها النبي صلى الله عليه وسلم بلا عليه تسافروا يحيي ناقه زنبلات هيد جمره مركزان هدا هدا سبحان الله امام بيت ابي ايوب الانصاري بركه الناقه يا تشجمل بابا ايوب الانصاري بيت في اللفيت بركتش ነብዩ ሰለላሁ ዐለይሂ ወሰለም ግን አልወረዱ ፈማለብሰታን ወሰበት ወዳውኑ ብድቃለች ግመሊቱ ወንጠለቀት ተምሺ እንደገና ወደፊት ይሄድ ጀመረ ወረሱልላሂ ሰለላሁ ዐለይሂ ወሰለም ሙርኺ ለሃ ዚማማሃ ነብዩ ሰለላሁ ዐለይሂ ወሰለም ልጓሟን ተተውት ነበር በእጃቸው አይደለም ልጓሟ ወዴት ማቅጣጫ እየተጎተተች አይደለችም ማለት ነው ግመሊቱ ከዛ በኋላ ሄዳ ሄዳ ثم ما لبثت ان عادت ادراجها وبركت في مبركها الاول እንደገና ደግሞ ተመችበት ቦታ ወደ ኋላ ተመልሳ አዛ በረከች አቡ አዩብ አንሳሪ ቤት ፈለፈት عند ذلك غمرت الفرحه فؤاد ابي ايوب الانصاري لك جمليته لولتኛ ጊዜ ስትበርክ ነው ደስታ ያቡ አዩብ الانصاري ልብን የተቆጣጠረው وبادر الى رسول الله صلى الله عليه وسلم يرحب به ود النبي صلى الله عليه وسلم يروጠ مرحبا يا رسول الله مرحبا يا رسول الله ይላቸው ጀመረ وحمل متاعه بين يديه እቃቸውን ብዱግ አድርጎ አቡ አዩብ አንሳሪ ተሸክሞ ወደ ቤቱ አመራ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ስለጓዛቸው ሲጠይቁ ጓዙትንማ አቡ አዩብ አንሳሪ ወስዶታል ወደ ቤቱ ጭኖታል ማለትን ሲሰሙ ነብዩ ሰለላሁ ዐለይሂ ወሰለም አረጁሉ ማአመታይሂ እንግዲያው ሰውየው እቃውን ተከትሎ ነው የሚሄደው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛን አቡ አዩብ አንሳሪ የነብዩ ሰለላሁ ዐለይሂ ወሰለም ተሸክሞ ወደ ቤቱ ሲገሰግስ ነብዩ ሰለላሁ ዐለይሂ ወሰለም ከኋላው ሲከተሉ وكأنه ملك كنوز الدنيا የዱንያን ሀብት ድልብ በሙሉ በእጁ እንዳስገባ ቆጥሮ ፈነጠዘ نعم ነብዩ ሰለላሁ ዐለይሂ ወሰለም በዛ ችግር ጊዜ መቀበልና ማስተናገድ ትልቅ ትርፋት አጅር ነበረው ሱብሃንአላህ ኢንሻአላህ ትንሽ አንድ 3 ደቂቃ ጠብቁኝ አፎን ማይክ ፍሪ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም አቡ አዩብ አንሳሪ ቤት ፍለፊት ግመላቸው በረከችና አቡ አዩብ አንሳሪ የነብዩ ሰለላሁ ዐለይሂ ወሰለም መታ ጓዝ ይዞ ወደ ቤቱ በመሄዱ ጓዝስ አሉ ነብዩ ሰለላሁ ዐለይሂ ወሰለም አቡ አዩብ አንሳሪ ይዞት ወደ ቤቱ ገብቷል ሲባሉ አረጁሉ ማአመታይሂ ሰውማ ተጓዥማ ማአመታይሂ ማአመታይሂ ማለት ከጓዙ ጋር ነው የሚሄደው አሉና ነብዩ ሰለላሁ ዐለይሂ ወሰለም አቡ አዩብ አንሳሪ ቤት ገቡ አሁን እዚህ ቦታ ላይ ነው ካነ መንዚሉ አቢ አዩብ الانصاري يتالف من طبقه فوقها عليه يا ابو ايوب الانصاري بيت عند طبقه له طبقه مالت عند فوق فوقها عليه من معناته نو مدرنا فوق نبره يا ابو ايوب الانصاري بيت مدرنا فوق كذان فأخلل علية من متاعه أبو أيوب الأنصاري من هذا الرجاء ياتش فوقان كغوازو نس هذا الرجاتنا لينزل فيها رسولنا كزان الساتشو كلاي هونو أبو أيوب الأنصاري نبي صلى الله عليه وسلم كتاتش هونو يميقرمو ولما أقبل الليل بزاتش لليت ليليتو سمتا وآوى الرسول صلوات الله وسلامه عليه إلى فراشه نبي صلى الله عليه وسلم ودى فراشاته سهدو لتنيو سعيد أبو أيوب الأنصاري وزوجه أم أيوب أبو أيوب الأنصاري جنا دال بيتاته أم أيوب الأنصاري الأنصارية ودى فوقوه تعلو إلى العلية وما إن أغلق بابها لك يفوقن የፎቁን በር እንደዘጉ ፎቅ ሲባል እናንተ አሁን በተለያየ ሀገር ውስጥ በአሜሪካ በአውሮፓ እንደምታዩአቸው ፎቆች አይነት አይደለም ኢማጂን ፎቅ የሚባለው በእንጨት የተሰራ በአፈር የተሰራ ነው እና ፎቁም ረብራቡ እንጨት የተሚደረደለው ነገር ደግሞ አፈር ነው ታዲያ አቡ አዩብ አንሳሪ رضی الله عنه ከባለቤታቸው ከኡሙ አዩብ ጋር ወደ ፎቅ ሲወጡ وقال ويحك ابو ايوب الانصاري لبالبيتاته ويحك والش والش ماذا صنعنا مندن يادرغنو نجر من اندادرغن يغباشال على ايكون رسول الله صلى الله عليه وسلم اسفل ونحن اعلى من نبي صلى الله عليه وسلم كبتاچاچن هونو انيا كبلاچو لنونو انا مشي فوق رسول الله صلى الله عليه وسلم ካላ መልእክተኛ ላይ ከሳቸው በላይ ሆነ ልንራመድ ነው አነሲሩ በይነ ነብይ ሰለላሁ ዐለይሂ ወሰለም ወልወህይ በነብይ ሰለላሁ ዐለይሂ ወሰለም እና በወህይ በመለኮታው በሰማያዊ ትእዛዝ መሐከል እኛ ግርዶሽ ልንሆን ነው ማለት እንደዚሁ ሲታሰብ እና ኢዘን ለሃሊኩን በዚህ ሁኔታ ከቀጠልንማ ጠፋን ማለት ነው ይላታል ለባለቤቱ ሱብሃንአላህ ከዛ በኋላ ነገሩን አሰቡበትና ያቺ ለሊት አዳር አይበለው አደረዋት ወሁማ ላ የድሪያኒ ማ يفعلان ምን ማድረግ አለብን ብለው ሲሉ ምን ማድረግ እንዳለባቸው የሚያውቁት ነገር የለም ጭንቅ እንዳላቸው አደረው ወለም ተስኩን ነፋሱሁማ بعد السكون ነፍሳቸው ትንሽ ማረፍን እንኳን አላረፈችም ኢላ ሂና ان حاز الى جانب العليا من ادرغو من دنو مشالن بلو سياسبو تماكرونا انغدياوس يفوقو طق لاي هيدن نبي صلى الله عليه وسلم محل سلسفرو انيا يفوقو طق لاي هيدن اذا اندر تبابالو الى جانب العليا كذب على الذي لا يقو فوق رسول الله صلى الله عليه وسلم vertically ከነብዩ ሰለላሁ ዐለይሂ ወሰለም በላይ ባል ሆኖ ሳይድ ሆኖ ወልተዘማሁ لا يبرحانه الا ماشين على اطراف على الاطراف المتباعدين ከዛች ቤት ውስጥ መሃሉን እየራቁ ጥግ ጥጉን ጠርዝ ጠርዙን እየሄዱ ለሐጃቸው በዛ መልኩ አደረው ለምን ሲባል ከነብዩ ሰለላሁ ዐለይሂ ወሰለም በላይ እንዴት እንሆናለን ብለው በቤት ደረጃ እንኳን በአቀማመጥ ደረጃ እንኳን ሱብሃንአላህ ከዛ በኋላ فلما اصبح ابو ايوب ابو ايوب الانصاري سينغالت مدير كسماي ستلاقق قال للنبي عليه الصلاه والسلام للنبي صلى الله عليه وسلم هدو من علاچو والله ما اغمض لنا جفن في هذه الليله لا انا ولا ام ايوب يا الله ملكتنيا هوي بالله يهنبني انيم ام ايوبم عيناچن سايكدن نو يادر نو فقال صلى الله عليه وسلم مما ذلك يا ابا ايوب ابا ايوب هوي من سله هنا بمن مكنيات يلو تجمرا قال ذكرت اني على ظهر بيت انت تحته تزالي اني يعلهبت بوتا ارسو كسرو يعلهبت بيت مهونو تزسي لي وأني إذا تحركت تناثر عليك الغبار فآذاك بزا ودي ودابل بنكساكس بني إرمجا أبوارا برسولة يبولال كلاي ودتا جوردال ثم إني غدوت بينك وبين الوحي كزين باشا قردك مبرسونا بوحي مهاكل هونكوين إيهنو يستنك أي إلال سبحان الله فقال له الرسول صلى الله عليه وسلم ينقذي رسول صلى الله عليه وسلم من ألوت حوين عليك يا أبا أيوب أبا أيوب نقرو قرنو قال الله درقه يو ألوت إنه أرفق بنا أن نكون في السفل إن ياكو أتعجب أنه نشالنا قالوا نبي صلى الله عليه وسلم لكثرة من يخشانا من الناس إن يالا مزيجر أمي ما تأوصو بتعام بزوس لهنا كاسر ودلاي سيهيد عزاتو هنا لهنتم لزينو قال أبا أيوب أبو أيوب إهنقزي من على فامتثلت لأمر رسول الله صلى الله عليه وسلم يا نبي صلى الله عليه وسلم تأذاز تقبر كوين تسمعه إلى أن كانت ليلة باردة بزي ملكو صادر صادر صادر كالتا تاندكا إلى أن كانت ليلة باردة عندت كأزك أزاي هنا جلليت تكستج فانكسرت لنا جرة إجرمال በዛ ብርዳማ ለሊት እንዳትረሱ ብርዳማ ለሊት ነው ከዛን አንዲት የሸክላ እንስራ ተሰበረችና ወኡሪቀ ማኡሃ ፊል ዑለያ እሷ ውስጥ ያለው ውሃ ተደፋብን ከፎቅ ላይ ሳለን ቅድም እንዳትረሱ ፎቁ የተሰራው ከእንጨት ርብራብና ከአፈር ነው ከዛን فقمت الى الماء انا وام ايوب اننا ام ايوب بتجبلن ودزاچوها وليس لدينا الا قطيفة كنا نتخذها لحافا عندت لبس ادرغن يازنات عندت كوتا بتا نبرچن منم لبس على نبرنم ياچن كوتا لولن لبسن نبر منادرو ياچن كوتا لولت لبسن نبر منادرو كذا بوحالا بزاچ كوتا من أدرقني لال وجعلنا ننشف بها الماء خوفا من أن يصل إلى رسول الله صلى الله عليه وسلم وده نبي صلى الله عليه وسلم يدرس بنا البلن بمسقات يعني يلبسنا ونكتا أنستا من أدرقن يزاوها مدرقا أدرقنا ولال أبو أيوب سبحان الله تملكتو كذابو على من اللي هونو ليلة باردة كذكازا لليتنج مالتاتشنن مرسات يلبنم فلما كان الصباح لك بندي ملكو ياتشن وها أدرك أنبات قدرن بوهلا فلما كان الصباح لك تواتسهن غدوت على الرسول صلى الله عليه وسلم وقلت ودى نبي صلى الله عليه وسلم هيركو النبي الكوني بأبي أنت وأمي إنات أباتي في داي هلولو يا الله ملك تنيا هوي إني أكره أن أكون فوقك إني كرسو بلاي مهونن إني كرسو بلاي مهونن تألهون وأن تكون أسفل مني إرسو كنبت أجي مهونوت باك أمام الدرجة هننو تألهو ثم قصصت عليه خبر الجرة كذابو هلا يزاكي يشكل عما أنسراون زينام نقر قواتشون دي هونو بندي ملكو أدر نبيي مالتنا سبحان الله فاستجاب لي بس انت تشك نبي صلى الله عليه وسلم تياك انت تقبلونا كني بلاي هونو سبحان الله فاستجاب لي وصعد الى العليا نبي صلى الله عليه وسلم ودا فوق وطو ونزلت انا وام ايوب الى السفل انينا ام ايوب ودا سفل ودا تاچኛው كفل وردنا سبحان الله اقام النبي عليه الصلاة والسلام في بيت أبي أيوب نحو من 7 أشهر نبي صلى الله عليه وسلم بأبا أيوب الأنصاري بيت ودى 7 ور قدما تكمتو حتى تم بناء مسجده يساتشو مسجد النبوي اسكي قنبا قزي درسنا اسكي قنبا سبال مسجد النبوي أهون ياللبتن يزت يزو مالت أيدلم نبي صلى الله عليه وسلم انقده هنو 7 ور بأبا أيوب الأنصاري بيت تكمتو كزان يمستو تشاكو جوجوشم بزاو بمسجد زوريا تسرى إهنقزي فانتقل إلى الحجرات التي أقيمت حول المسجد مسجد زوريا ወደ ተገነቡት ጎጆች ተሸጋገሩ ነብዩ ሰለላሁ ዐለይሂ ወሰለም فغدا جار لابي ايوب እሚገርመው ከአቡ አዩብ አላንሳሪ ጋር ጎረቤታሞች ሆኑ ከአቡ አዩብ አላንሳሪ ጋር ጎረቤታሞች ሆኑ አቡ አዩብ አላንሳሪ ነብዩ ሰለላሁ ዐለይሂ ወሰለም በመዲና ውስጥ ጎረቤታሞች ነበሩ ሱብሃንአላህ እስኪ ከነብዩ ሰለላሁ ዐለይሂ ወሰለም ጉርብትና ከነብዩ ሰለላሁ ዐለይሂ ወሰለም ጉርብትና ከአቡ አዩብ አላንሳሪ አስተናጋጅ የምንማረው ነገር አለ እዩ ሱብሃንአላህ ምን ሆነ ነብዩ ሰለላሁ ዐለይሂ ወሰለም አቡ አዩብ አላንሳሪን በተወሰነ ሰዓት እየሄዱ ይጠይቋቸዋል አቡ አዩብ አላንሳሪ የመዲና ሰው ነው ነብዩ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ጋር የመካ ሰዎች ናቸው ሙሃጅሮች ነብዩ ሰለላሁ ዐለይሂ ወሰለም ወአሐበ አርሱሉ ልከሪሙ አባ አዩብ ሁበን ነብዩ ሰለላሁ ዐለይሂ ወሰለም አቡ አዩብ አላንሳሪ እጅግ አድርገው ወደዱት እስኪ አብዱላህ ኢብኑ አባስ አንድ የሆነ ነገር ይነግራናል خرج ابو بكر رضي الله عنه بالهاجره حديثን የሚያወሩት አብዱላህ ኢብኑ አባስ ናቸው خرج ابو بكر ابو بكر رضي الله عنه بالهاجره هاجره ማለት ምንድነው ንሱ ነሃር በጣም በረሃ ነው አገሩ ጠራራ ፀሐይ በነበረበት የፀሐይ ሙቀት ባየለበት ጊዜ አቡ بكر ከቤታቸው ወጥተው ወዲ ወዳ ይላወሳሉ فرعه عمر رضي الله عنه عمرም ተመለከቷቸው ከዛን فقال يا ابا بكر ما اخرجك هذه الساعه ابو بكر هو بذي ساعات ምንድነው እንድትወጣ ያደረገ قال ما اخرجني الا ما اجد من شده الجوع والله ቤቴ መቀመጥ አልቻልኩኝም ያለብኝ ሽደተ ልጆ እሱ ነው ወዲያም ያላውሰኝ አሉ አቡ በክር የመካው ሀብታም በሂጅራ ንብረታቸውን ቄዎቻቸውን ጥለው ወደ መዲና ተሰደዱ فقال عمر عمرن بلوالو وانا والله ما اخرجني غير هذا انيم ده الله يهنبني ይህንጂ ከቤቴ አላስወጣኝም አሉ ዑመር ኢብኑ ኸጣብ فبينما هما كذلك እነሱ በእንዲህ ሁኔታ ሳሉ اذ خرج عليهما رسول الله صلى الله عليه وسلم نبي صلى الله عليه وسلم ከቤት ወጡ فقال ما اخرجكما هذه الساعه በዚች ሰዓት ምንድነው ከቤታችሁ ያስወጣችሁ አሉ ነብዩ صلى الله عليه وسلم قال ብለው አሉ ሁለቱ ሰሃቦች والله ما اخرجنا الا ما نجده في بطوننا من شده الجوع بالله يهنبن በሆዳችን ውስጥ ምናገኘው የራሃብ ብርታት ነው መቋቋም ስላቃተን ነው እንላወስ ብለን ይወጣነው ብለው አሉ قال عليه الصلاه والسلام ነብዩ صلى الله عليه وسلم ይሄን ጊዜ ምን አሉ وانا والذي نفسي بيده ما اخرجني غير ذلك እኔም እንደዚሁ ነፍሴ በእጁ በሆነችው ጌታ እምላለሁ ይሄ እናንተን ያወሰጣችሁ እንጂ ሌላ ነገር አላስወጣኝም አሉ ነብዩ صلى الله عليه وسلم አቡ በክር ተረበው ዑመር ተረበው ነብዩ صلى الله عليه وسلم በቤት ውስጥ የሚበላል ስለዚህ ረሃብ እንድቀመጥ አልፈቀደልኝም ከዛ መጡ ነብዩ صلى الله عليه وسلم يا الله እስኪ ደው ቆም እንበል አቡ አዩብ አልአንሳሪ ከባለቤቱ ከአቡ አዩብ ጋር ለብሰው የሚያድሩት አንድ ኩታ ነው እኛ ባሁን ሰዓት ሙዝቦል ዳልጋ ላይ ባለ ስፕሪንግ ፍራሽ ሲደመር ሚቀያየሩ አንሶላዎች ስለዚህ ኮምፎርት ብርድ ልብስ ከዛ ምን እንዲህ ሆኖ ደግሞ አላህን ማማረራችን አይገርምም አላህን ማማረራችን ሱብሃንአላህ ስለዚህ ምግብ እንበላለን ሩዝ በሐኒድ ዋቴቨር ይሄ ይበላል ቀይ ወጥ ቅቅል ምን ከዚህ በኋላ ደግሞ ምን ይባላል እንደ ኬክ ያለ ምን ይባላል ይሄ ይደረባል ከዛ በኋላስ ሲባል ትንሽ ማካያቶ ነገር ከዛ በኋላ ጻው ከምግብ በኋላ ዴዘርታ አው ስለዚህ ጣፋጭ ሆኖ ነገሮች ይባላል ተዚህ በኋላ ደግሞ ማካያቶ ሲፈልግ ሻይ ይሄው እናንተ የለመዳችሁት አይደለም እንዴ በሻይ ረፍት ማለት ነው ጥብስ ቅቅል ምናምን እያላችሁ ሰዎችን የምትጋብዙት የምትገባበዙት አይደለም እንዴ? እና ሀከበ እንደዚህ ነው እነሱ። ስለዚህ ዛሬ መገባበዝ የለም ማለት ነው። እነሱን ሼር እናደርጋለን እንዴት ነው? ገና ለገና የሻይ ረፍት ላይ ማለት ነው። እዚህ ያው ለነገሩ ሶፍትዌር ነው خير. ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? قوما معي بلوا بتكبلوا كنيكا قالوا النبي صلى الله عليه وسلم ابا ايوب الانصاري يساچو استناغاچ نبره قوما معي تنسو كنيكا قالوا النبي صلى الله عليه وسلم بدكالو فانطلقوا فاتوا باب ابا ايوب الانصاري كزان كنبي صلى الله عليه وسلم غا غرانا قني هونو ود ابا ايوب الانصاري زند هيدو وكان ابو ايوب يدخر لرسول الله صلى الله عليه وسلم في كل يوم طعاما ابو ايوب الانصاري كل غزي للنبي صلى الله عليه وسلم مغيب يزجاجلاچو نبر غوربيتاچو نو فاذا ابطا عنه ولم ياتي اليه في النبي صلى الله عليه وسلم بغزيو كالمطو كوترو كزغيو اطعامه لاهله لبيسبوچاچو يمغبالو ابو ايوب الانصاري فلما بلغوا الباب لك ودبر بميقربو غزي خرجت اليهم ام ايوب ام ايوب ودنسو وطاچنا مرحبا بنبي الله وبمن معه مرحبا እንኳን ደና መጡ ያላህ መልእክተኛ እንኳን ደና መጣችሁ አብራችሁ አላችሁ ሁሉ አለች فقال لها النبي صلى الله عليه وسلم ይሄን ግዜ ነብዩ صلى الله عليه وسلم ምን አሉ اين ابا ايوب ابو ايوب يت نو አሉ فسمع ابو ايوب صوت النبي صلى الله عليه وسلم وكان يعمل في نخل قريب له ከቤቱ አቅራቢያ በሚገኝ ነخل ውስጥ የተምር ዛፎች ውስጥ ይሰራ ስለነበረ ابا ايوبም የነሱን ድምጽ ሰማና فاقبل يسرع يتشاكل متى وهو يقول مرحبا برسول الله وبمن معه ثم اتبع قائلا انكون دنا متو الله ملكتنيا انكون دنا متو علنا كذا بحالا من على يا نبي الله يا الله ملكتنيا هو يا ليس هذا الوقت الذي كنت تجيء فيه ليس هذا بالوقت الذي كنت تجيء فيه يرسم متوبت ساعات ايدلم فقال عليه الصلاه والسلام صدقت اونت بالحال قال النبي صلى الله عليه وسلم ثم انطلق ابو ايوب الى نخله فقطع منه اذقا فيه تمر ورطب وبصر كذا بوالا ابو ايوب الانصاري ود تمر ارشاو غبانا عندن ግንጣይ አንድን ቀንዘል ይዞ መጣ እዛ ቀንዘል ላይ ምን አለ የበሰለ ተምር አለ ቀጥሎ ደግሞ ሩጠብ እሸት ተምር አለ ቀጥሎ ደግሞ እንጭጭ አለ فقال عليه الصلاه والسلام ما اردت ان تقطع هذا ይሄንን ቆርጠ እንድታመጣልን አልፈለኩም انا جنيت لنا من تمره ምን አለ ተምር ተምሯን ብቻ ለቅመህ ብታመጣልን አሉ ነብዩ صلى الله عليه وسلم قال يا رسول الله احببت ان تاكل من تمره ورطبه وبصره ያላህ መልእክተኛ ሆይ እርሶኮ ከተምሩም ከሸቱም ከሁሉ ነገሩ እንዲበሉ ፈልጌ እኮ ነው ብሎ አለ ወላአዝባሐنا لك ايضا አርድሎታለሁ የሆነ ነገር አርድሎታለሁ ያላህ መልእክተኛ ብሎ አለ አባ አዩብ አላንሳሪ قال ان ذبحت فلا تذبحن ذات لبن ايو የነብዩ صلى الله عليه وسلم ረህማ ደግሞ እምታርድ ከሆነ ጡት እምታጠባን فيل وين متتالبن فيل انداتار يلوتان كذا بحالا ابو ايوب الانصاري بالله يزو وطا كزان من اللي يدرغنو كعرفت بحالا بماكلاچو سلامتان تلواوطو برايفت تصفافو كاند 5 دقيقه بحالا تملسن نمطالن مايك كذا بحالا من لاين سبحان الله አይሺ አቡ አዩብ ኑሰይባ ማነውላ ቢንት ሰዒድ ቢላይዞ ወጣ ቢላይዞ ወጣ ተከክል ማሻአላ መቼም ጥያቄና መልስ ውድድር መዘጋጀቱ አይቀርም ሮማችን ኢንሻአላ ሞቅ ይበልና مرحبا ታዲያ فاخذ ابو ايوب جديا فذبحه بالله يزوط انا ابو ايوب الانصاري عند طبوتن اردا ثم قال لامراته كذا لمستو بلو على اعجني واخبزي لنا استي ابوكنا ሊጥ ማለት ነው ወኽብዚ ለና ጋግሪልን ነብሎ አለ ነብዩ ሰለላሁ ዐለይሂ ወሰለም ተርበው ነው የመጡት ዑመር ኢብኑ ኸጣብ ተርበው ነው የመጡት አቡበክርም ተርበው ነው የመጡት ከዛ በኋላ ወአንቲ አዕለሙ ቢልኸብዚ አቤት እንዴት አሳምረሽ ትጋግሪያለሽ አንቺ ብሎ ለሚስቱ ለኡሙ አዩብ ሞራል ሰጣትና ከዛ በኋላ ምን አደረገ እሱ ያንን ጠቦት አረደ ثم اخذ نصف الجدي فطبخه ከዛ በኋላ ያንን የጠቦት ስጋ ከፊሉን ጠበخه ጠብخ ማለት ምንድነው በቀጥታ በሳት አድርጎ ማለት ነው ጠብخ አደረገ እንተ ጠበሰው وعمد الى نصفه الثاني فشواه ሌላኛውን ደግሞ በብረት ምጣድ ላይ አድርጎ እንደዚሁ ጠበሰው فلما نضج الطعام لك مغبو بدرس ببسله غزي وضع بين النبي بين يدي النبي صلى الله عليه وسلم وصحابه ويا صحابيه بالنبي صلى الله عليه وسلم فيتنا بولتو بالدربوچاچو بعمرنا بابو بكر فلفيت قرب مغبو اخذ الرسول صلى الله عليه وسلم يوزي لي اخذ الرسول صلى الله عليه وسلم قطعه من الجدي نبي صلى الله عليه وسلم كذا كطبو السغا تنشا نسونا وضعها في رغيف دابو لاي درب بدرغونا وقال يا ابا ايوب بادر ابو ابا ايوب هوي فطن اسكي فطن نبل قالوا نبي صلى الله عليه وسلم من لهن يهن يا ابا ايوب بادر بهذه القطعه الى فاطمه يچن قراش يچن قطعه يزه ود فاطمه هيد فانها لم تصب مثل هذا منذ ايام لقنات ياخل اند يالال بلاچم قطعه يله رهاب نو ማለት ነው ምግብ ቤት ውስጥ የለ ቀናትን ያሳልፋሉ ግን ኢማናቸው አይጎድልም ግን ሰላታቸው አይንገዳገድም ያ አላህ እኛ ቁርስ ካለፈችን ማለት ነው እንዴት ነው ምን ሆነው አ እንዴት ነው ምን ሆነው ለዚህ ያነጫነጨናል ምግብ ሳይሰራ ቤት ከገባን ማለት ነው ቂያማ ነው ምናነሳው ይሄን ሁሉ ባህሪያችንን እንድናርቅ ያደርገናል የሰሃቦችን ታሪክ መስማታችን የነብዩ ሰለላሁ ዐለይሂ ወሰለም ሐያት ከነሰሃቦቻቸው ማወቃችን አጀበን فلما اكلوا وشبعوا لك በልተው በጠገቡ ጊዜ قال النبي صلى الله عليه وسلم من قالوا خبز ዳቦ አገኘን ولحم ስጋን በላን وتمر ተምርን በላን وبصر ورطب كእሸቱም እንዲያርገን በላን አሉ ነብዩ صلى الله عليه وسلم بصر ማለት ገና ወጣ ያለ ጉምዝስ ሚል ጣዕም ያለው ተምር ነው ودمعت عيناه የነብዩ صلى الله عليه وسلم አይን አለቀሰች ثم قال والذي نفسي بيده كذا نبي صلى الله عليه وسلم نفسي باجو بهنچو جيتا يهنبني ان هذا هو النعيم الذي تسالون عنه يوم القيامه يقام على تسلسو متتطيقوبت صغا يح نوالو فاذا اصبحتم لا كذا نبي صلى الله عليه وسلم منالو فاذا اصبتم اذا وجدتم ياغنياچو اندهونا مثل هذا فضربتم بايديكم فيه يزي عينت مغب ሲገጥማችሁና እጃችሁን ምግቡ ላይ ስታስቀምጡ ፈቁሉ ቢስሚላህ በሉ አለ ነብዩ ሰለላሁ ዐለይሂ ወሰለም فاذا شبعتم ستقبوا ደግሞ ፈቁሉ الحمد لله الذي هو اشبعنا وانعم علينا فافضل እንዲ ብላችሁ በሉ الحمد لله الذي هو اشبعنا ከዚህ ምግብ ያጠገበን አላህ መስጋና ይገባው وانعم علينا በእኛ ላይ ጸጋውን ያንቧባው فافضل በእኛ ላይ ቸር የሆነው አላህ መስጋና ይገባው ብላችሁ በሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم نهض الرسول صلى الله عليه وسلم وقال لابي ايوب كذان نبي صلى الله عليه وسلم ያንن مغبلتو بتقالونا لابو ايوب ائتنا غدا نجا ودنيا بيت بقبل قالوا نبي صلى الله عليه وسلم من اللي يدرغو يهون ايو وكان عليه الصلاه والسلام لا يصنع له احد معروفا الا احب ان يجازيه عليه لكن ابا ايوب لم يسمع ذلك نبي صلى الله عليه وسلم عند سولتا ولولاچو قال يانن ولتاون قال ملسولت ها نبي صلى الله عليه وسلم يانن ولتا يمملسولت بيهون እንጂ አይተውትም ግን አቡ አዩብ አላንሳሪ ይሄን አውቅም ወደ ነብዩ ሰለላሁ ዐለይሂ ወሰለም ቤት ሄደ فقال له عمر رضوان الله عليه ان النبي يأمرك ان تأتيه غدا يا ابا ايوب ابا ايوب هوي نبي صلى الله عليه وسلم نجا ودساچو بيت اندتمطا يطيقوحال بلو نكرو فقال ابو ايوب سمعا وطاعه لرسول الله صلى الله عليه وسلم እሺ ያላህ መልእክተኛ ማሰማን ታዘዝን አለ አባ አዩብ አላንሳሪ فلما كان الغد نجا سيሆን ذهب ابو ايوب الى النبي صلى الله عليه وسلم ابو ايوب الانصاري ወደ ነብይ صلى الله عليه وسلم هدا فاعطاه وليده كانت تخدمه ከዛ ነብይ صلى الله عليه وسلم አንዲት ኮረዳ ኻዲምን ሰጡት ሰጡት ማለት አገልጋይን ሰጡት ማለት ምንድነው ስጦታ እንደ ስጦታ ሰጡት ስርዓቱ ስርዓቱ ማለት ነው የባሪያ አሳዳሪው ስርዓት ነበረ እና አንዲት ኻዲምም አፎን አፎን ያ ጀማዓ አፎን ያ ጀማዓ ኢንተራፕሽን خير ከዛን فلما كان الغد ذهب ابو ايوب الى النبي صلى الله عليه وسلم فاعطاه وليده كانت تخدمه وقال له نبي صلى الله عليه وسلم اندي قالت استوصي بها خيرا يا ابا ايوب ابا ايوب هوي استوصي بها خيرا لذيك خادم ملكام هون اللات تنكباكبات قالوا نبي صلى الله عليه وسلم استوصى بفلان خيرا مالت من مالت نو كفو اندينكاو سلسو طرو ممكاكر كباله بيتوكا مالت نو ايو نبي صلى الله عليه وسلم عندن سو لعند سو سيسطو استوصي به خيرا سلسو بملكام تنكاكر ملكام واللت بلونو ايو يا نبي صلى الله عليه وسلم حيات የሚያስተምረን ነገር አለ እዚ ላይ በመሐላ አስገብቼ ሁለት ነገሮች ልንገራችሁ የነብዩ ሰለላሁ ዐለይሂ ወሰለም ሐያት አላህ ሱብሃነሁ ወተዓላ ነብዩን ሰለላሁ ዐለይሂ ወሰለም لقد كان لكم في رسول الله اسوة حسنة በርግጥ በአላህ መልእክተኛ በኩል መልካም የሆነ ሆነ አርአያ ተደረገላችሁ ይላል አላህ ሱብሃነሁ ወተዓላ እዩ زيد ابن حارثة زيد ابن حارثة በልጅነቱ رضي الله عنه بلجنته بشياج ملك خديجة رضي الله عنها اجي قبل كذان خديجة رضي الله عنها لنبي صلى الله عليه وسلم هدية تسطعت شوالك زيد بن حارثة كذابو هلا يزيد بن حارثة حارثة مالتنو يزيد بن حارثة عبات عطيقو عطيقو عطيقو لجيت يدبلو كذابو هلا الزامك كاوست ተሽጦ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ከነብይነታቸው በፊት ማለት ነው እንደነበር እንዳለ ይሰማል ከዛ በኋላ ይሄዳል እባካችሁ ሰው ልጄ ነው በገዛችሁት ገንዘብ እኔ ልግዛችሁ ብሎ ልጁን ከባርነት ነጻ ለማውጣት ሐሪሳ ይጠይቃል ከዛ ነብዩ ሰለላሁ ዐለይሂ ወሰለም አጀባን እንዲናደርካሉ እሰጣለሁ ግን ምርጫውን ለልጁን ተው አሉ ነብዩ ከዛን ዘይድ ኢብኑ ሐሪሳ ግራቀኛ አይቶ ዚያባቱ አለ ዚ ረሱል ሰለላሁ ዐለይሂ ወሰለም አሉ ከዛ በኋላ አይ አልሄድም ብሎ ነብዩን ሰለላሁ ዐለይሂ ወሰለም ይመርጣል ይሄን ጊዜ አባትየው ያብዳል ምን ሆንክ ወይ ሐከ ያ ዘይድ ወይ ሐከ ያ ዘይድ አተختارል ዑቡዲያ ዋልህ ዘይድ ዋልህ ዘይድ ከኔ ካባት ከወላጅህ ባርነትን ትመርጣለህ ወይ ብሎ ጮኸ ለምን አባትየው ነብዩን ሰለላሁ ዐለይሂ ወሰለም ስለማቃቸው ነው ከነብይነት በፊትም እንዲህ ነበሩ ነብይ ሰለላሁ ዐለይሂ ወሰለም ሁለተኛው እዚ ላይ ማስገባት መፈልገው የአነስ ኢብኑ ማሊክ ነው አነስ ኢብኑ ማሊክ ነብዩ ሰለላሁ ዐለይሂ ወሰለም 10 አመት ኻድሟል 10 አመት አገልግሏቸው ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀንም ኦፍ ብለው አያውቁም አመናጭ ቀውኛ አያውቁም ከለታት አንድ ቀን ወደ ሆነ ሐጃ ላኩኝና እኔ ከልጆች ጋር ጫወታ ገባው እሳቸው መጡ ከዛ በኋላ ለምን እንዲህ አላደረክም ብለው እንኳን አልወቀሱኝም አይናቸውን አይቼው ደሳቸው በጠጋ ዝም አሉኛለ የዝምታ ወቀሳ ብቻ ይሄ ለምን አደረክ ይሄ ለምን አላደረክም ብለውኛ ያውቁም አላየሁም የሳቸው አይነትን ይላል። አዎ ተምሳሌት ስለሆኑ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ استوصي بها خيرا በተለይ ኻዲሞችን በተለይ ኻዲሞችን የቤት ሰራተኞችን እባካችሁ በተለይ ዳያስፖራው ጋር እንኳን ብዙ የቤት ሰራተኛ አለ ተብሎ ብዙ አይገመትም። ግን ለማንም ልናስተላልፈው የሚገባው መልእክት አለ። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ኻዲሞች አገልጋዮች ከባድ ትዕዛዝ የታዘዙ ከሆነ አግዟቸው ይላሉ። አግዟቸው አንድ ምግብ በሚያቀርቡበት ጊዜ ከዛ ምግብ አግሩሷቸው ፈቃደኛ ከሆኑ ከናንተ ጋር አብረው ይብሉ ካልሆኑ አግሩሷቸው አብሏቸው። እነሱ ናቸው እኮ ጢሱንና እሳቱን የተጋፈጡት ምግቡን ሲያዘጋጁ። ሱብሃንአላህ ምግቡን ሲያዘጋጁ አይናቸው እንደ በርበሬ ቀልቶ ደክመው ምን ብለው ምርጥን ካዘጋጁ በኋላ አባወራ ይበላል፣ ሌሎች ከውጭ የመጡት ይበላሉ፣ ለኻዲሞች ሌላ ተራ ነገር ይደረጋል። ይሄንን አላስተማረንም ኢስላም። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አላስተማሩንም። ለዚህ እነሱ ናቸው እኮ እሳቱንና ጢሱን የተጋፈጡት ይብሉ እንጂ ከዛ ምግብ ይላሉ። ለዚህ የነብዩ ሰለላሁ ዐለይሂ ወሰለም ረህመት የሚገርም ነው። አባቶ ነው ረሂም ሱብሃንአላህ ጎረቤት ሆነው ረሂም። ለዚህ ወማ አርሰልናከ ኢላ ረህመተ ሊልዓለሚን ለዓለማት እዝነት አድርገን እንጂ አላህ ነህ ይላቸዋል ነብዩን ሰለላሁ ዐለይሂ ወሰለም። ሀከዛ አለመነ الرسول صلى الله عليه وسلم استوصي بها خيرا ከዛ በኋላ አባ አዩብ አንሳሪ ምን አደረገ ታዲያ? አዩ አዳቡ አዩብ አንሳሪ ለቤቲ ወማሁ ወሊዳ አቡ አዩብ አንሳሪ ይችን አገልጋይ ይዞ ወደ ቤቱ ተመለሰ። ፈለማ رأتها ام ايوب ስታያት እሷን قالت لمن هذه ابا ايوب يا ابا ايوب እቺ ለማን ነች አለ። ለና ለኛ ነው መናህና ኢያ ረሱልላህ ሰለላሁ ዐለይሂ ወሰለም ያላ መልእክተኛ ሰጥተውን ነው ብሎ ሲናገር فقالت اعوذ به من مانح እንዴት የላቀ ሰጪ ነው واكرم بها من منحة እንዴት ያማረች ስጦታ ነች አለችና وقد اوصانا بها خيرا فقال እሱ ምን አለ ያላ መልእክተኛ መልካም እንድንውልላት አዘውናል። فقالت وكيف نصنع بها حتى ننفذ وصيه رسول الله صلى الله عليه وسلم ታዲያ የቤሰራተኛ ሆና ብናስከፋት ታዲያ ሆዷ ቢብስ ነብዩ صلى الله عليه وسلم መልካም ዋልላት ብሎ የሰጠህን ይቺን አገልጋይ እንዴት አድርገን ይሄንን እንጠብቅ ብለው ባለና ሚስት ተማከሩ። ከዛ በኋላ እሱ ምን አለ والله لا اجد لوصيه رسول الله صلى الله عليه وسلم خيرا من ان اعتقها والله لنبي صلى الله عليه وسلم ወሲያ ለሳቸው ያደረቃል ይሄን መወጣት አልችልም ነጻ ላርጋት እቺን ባሪያ ነጻ ላድርጋት አለ። فقالت هديت اذا الصواب او حقن ተናግራሃል وانت موفق انت الله يغطمهنا عليچو ከዛ በኋላ ነጻ ወጣት። እዚ ቦታ ላይ ማለት ነው እዚ ሩም ውስጥ ሴቶች ከሆናችሁ ባሎች ያሏችሁ አላችሁ፣ ባሎች ከሆናችሁ ደግሞ ወንዶች ከሆናችሁ ሚስቶች ያላችሁ ትኖራላችሁና እባካችሁ ሴቶችም ለባሎቻችሁ ማለት ነው ተባባሪ በኸይር ነገር ላይ ወንዶችም እንደዚሁ ማለት ነው ሴቶችን በማሳተፍ በማማከር ላይ አላህ ተደጋግፈን ምንኖር አላህ ያድርገንና ሀከዛ متسابقين الى الخيرات ወደ ኸይራት ነበሩ። ከዛ በኋላ ያቺን ሰራተኛ ነጻ አወጧት። ታዲያ ከአባ አዩብ አልአንሳሪ ህይወት ይሄና ላይተናል። هذه بعض صور حياه ابي ايوب الانصاري እና ايو ابو ايوب الانصاري فقد عاش ابو ايوب الانصاري طول حياته غازيا ابو ايوب الانصاري حياته بمولو بغازي ሲዘምት ነብይ ሰለላሁ ዐለይሂ ወሰለም የደረሱበት ሲደርስ እንዲ ነው ያሳለፈው انه لم يتخلف عن غزوه غزاها المسلمون منذ عهد رسول الله نبيون الله عليه وسلم ታቸው ጊዜ ጀምሮ አቡ አዩብ አንሳሪ እሳቸው በሄዱበት ጦር ሁሉ አብሮ ይሄዳል وكانت اخر غزواته يا زمچاو የመጨረሻው غزوه በሙአዊያ በልጁ በዘይድ ኢብኑ ሙአዊያ አማካኝነት ባዘጋጀው ጦርነት የተሳተፈው ያሳለፈው ሀያቱ የመጨረሻው ገጠመኝ ነው ወዴት ነው ጦሩ የሚሄደው ወደ ቢዛንታይን ኢምፓየር ነው ሮማን ኢምፓየር በጊዜው ኮንስታንቲኖፕል አልቁስጥንጥንያ አልቁስጥንጥንያ በካፊሮች እጅ ነበረች ከዛ በኋላ ወደዛ እየሄዱ ሳለ አቡ አዩብ አንሳሪ እየሄዱ ወደዛ ሩቅ ምድር በመሃል ይታመማሉ ከዛ በኋላ መሄድም ያቅታቸዋል መንቀሳቀስም ያቅታቸዋል ከዛን የጦሩ መሪ ዘይድ ኢብኑ ሙአዊያ መጣና አለከ ምን ሐጀቲን ያ አባ አዩብ አባ አዩብ ወይ ሐጃ አለ ወይ ከኔ የምትፈልገው አዎ አሉ አቡ አዩብ አንሳሪ ከዛን اقرأني السلام على جنود المسلمين በሙስሊም ወታደሮች ላይ ሰላምታይን አድርስልኝ ثم قل لهم كذاب له بلاچو يوصيكم ابو ايوب ان تغلو في الارض العدو الى ابعد غايه ابو ايوب الانصاري يمكراچوحال يطورن سفر زلقاچو غبو እንዳትፈሩ ወደ ኋላ እንዳታፈገፉ ደግሞ አንድ ሞስያ አለኝ የደረሳችሁበት ቦታ እኔን ተሸከሙኝ እና ሄዱ መጨረሻ የምትደርሱበት ቦታ ላይ ያኔ ጀናዛህን ሳቀበሩት ብለው ወስያ ጣሉ ለወታደሩ ከዛ በኋላ ወታደሩ ከየዚድ ኢብኑ ሙአዊያ ከየዚድ ኢብኑ ሙአዊያ የአቡ አዩብ አንሳሪን ወስያ ይሰማና ከዚያ በኋላ ወታደሮቹ በሄዱበት ሲያስቀምጧቸው ሲያነሷቸው አቡ አዩብ አንሳሪን የቆንስታንቲኒያ የኮንስታንቲኖፕል እዛ ጉልላት ዘንድ ደረሱ የሙስሊም ወታደሮች እዛ ቦታ ላይ ሲደርሱ ቀብሬን ማሱና ቀበሩኝ እዚ ደርሻለሁ ያአላህን ዲን ላደርስ እላለሁ የቂያማ አለት ሱብሃንአላህ ሱብሃን እንዲያሉና አቡ አዩብ አንሳሪ የሙስሊም ወታደሮች ተሸክሟቸው ሲያወጣቸው ሲያወርዳቸው በማአዊያ ዘመን ማአዊያ ዲመሽቅ ደማስቆ ስለነበር በዛ ወደ ምዕራብ ግዛቱ ስለሰፋ አቡ አዩብ አንሳሪ ከመዲና ወጥተው ከዛ ነብዩ ሰለላሁ ዐለይሂ ወሰለም መሰደጃ አድርገው ከያዟት ቆንጆ ምድር ወጥተው ሲጓዙ ቆስጠንጢንያ ሲደርሱ እዛ ቀብር ተምሶ ተቀበሩ አቡ አዩብ አንሳሪ በመንገድ ላይ ሞተው ማለት ነው በሚገርም ሁኔታ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ቀብር በዱንያ ላይ በተለያየ ቦታ ይገኛል ለምን ይሄንን ዲን ይሄንን ሃይማኖት እስላምን ለማስፋፋት ያላህን ዲን ህያው ለማድረግ አላ ኩል ሐል ሱብሃንአላህ አቡ አዩብ አንሳሪ በዛ በቆስጠንጢንያ ጉልላት ስሮች ይቀበራሉ ስነሳ የቂያ ማለት ይመስክርልኝ ቦታ ይበለው ስንቶቹ ከዛ ከመዲና ተነስተው ከመካ ተነስተው ሰው ይደርስበታል ወይ የሚባል ስፍራ ሄደዋል ከፊሎቹ ባህር ወስዷቸዋል ከፊሎቹ የትገቡ አይታወቅ ማለት አላህ ሲጠይቃቸው ያኔ ፍጡራኑ ያቃል ለዚህ ዲን ሀያታቸውን ሙሉ ህይወታቸውን አሳልፈው ሰጥተው አላህ ሱብሃነሁ ወተዓላ ያ አይሁል ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ሀል አዱልኩም አላ ቲጃረቲን ቱንጂኩም ሚን አዛቢን አሊም ሀል አዱልኩም ለጠቆማችሁነ አላ ቲጃረቲን ንግድ ለጠቆማችሁ ቱንጂኩም ሚን አዛቢን አሊም ካሳማ ሚቅጣት ነጻ የሚያወጣችሁን ቱሚኑነ ቢላህ በአላህ ለታምኑ ነው ورسوله بملكتنياو وتجاهدون كذي بوحالا لتتاقلونو بأموالكم بغنسب وچاچو مسجد بمسرات مدرسة بمسرات إمام بمنكباكب طالب العلم بمردات إسلاميك نغروچن بمقزات إيو بندي ملكو إسلامن بممامار وتجاهدون بأموالكم وأنفسكم بنفس وچاچو يا الله انت على توچ በመላስም በስክሪፕቶም በምንም በመጋፈጥ የእስላምን ሐቀኝነት ፕሮፓጌት በማድረግ በንቲ በመሄድ አገር ጥሎ በመሄድ በመሰብሰብ እንደገና ዳዕዋ በማድረግ ሐከዛ ኮንፈረንስ በመያዝ አ በዘያየር በንቲ መልኩ ማለት ነው ذلكم خير لكم ان كنتم تعلمون بتታውቁ ይሻላችሁ አለ الله سبحانه وتعالى ከዛ دنيا لي تكمالو آخر علي يغفر لكم يمر الله چوحال ذنوبكم وانجلو چاچوهن ويدخلكم جنات تجري من تحتها الانهار إلال ويدخلكم ياسقبات چوحال جنات تجري من تحتها الانهار كسرو چوحال ونزو چمي فصوباتي ونچن جنات ياسقبات چوحال ومساكنا طيبة في جنات عدن زل عالماوي بخونو جنت ومساكن طيبة يامارو منوراوش استطعتشو حلونا من الله سبحانه وتعالى ايه تعلق الدلنو الى تادع كابا ايوب الانصاري تمرن انيام اسلام لما سراجت يتجعلن هلو مادرق اللب انيام انقدال لمن كباكب يتجعلن هلو مادرق اللب انيام ምግብን ያገኘን እንደሆነ ከቅሳው እንደምንረዳው አላህን ማመስገን አለብን ስናጣ ሰብሮ ማድረግ አለብን እኛው አክለን ለሰዎች እጅክ አዛኝ መሆን አለብን ሀከዛ ኢንሻአላህ اللهم حبب لنا الايمان وزينه في قلوبنا وكره لنا الكفر والفسوق والعصيان واجعلنا من الراشدين اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره اللهم اصلحنا واصلح ديننا اصلح شاننا كله يا ذا الجلال والاكرام اللهم فقهنا في الدين وعلمنا التاويل يا ذا الجلال والاكرام يا حي يا قيوم اللهم يمن كتابنا وارفع درجاتنا واختم بالصالحات اعمالنا يا ذا الجلال والاكرام اللهم صل وسلم وبارك على محمد وعلى اله واصحابه واخر دعوانا الحمد لله رب العالمين والسلام عليكم ورحمه الله وبركاته.